የምል አለኝ የምል ቋንቋን አጥቻ ኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስዬ ወድሃለሁ የምል አለኝ የምል ቋንቋን አጥቻ ኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስዬ ወድሃለሁ እወድሃለሁ እጅግ አብዝቼ ከልቤ ጋራ ጄና ስቼ በምን ቋንቋ ነው ከቶ ምገልጠው የልቤ አምላክ ሆይ ፍቅር ልዩ ነው እወድሃለሁ እጅግ አብዝቼ ከልቤ ጋራ ጄና ስቼ በምን ቋንቋ ነው ከቶ ምገልጠው የልቤ አምላክ ሆይ ፍቅር ልዩ ነው ፍቅሩም ሳስብ ይገርመኛል ለእኔ ያሳየው ምህረቱ ባወራው ባወራው አያል ችሎኛል ለሁን በቤቱ ትግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናትም ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናትም ከአባት ሚልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከቶም ገልጠው የልቤ አምላክ ሆይ